بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فسلام الله عليكم ورحمته وبركاته. إخوتي وأخواتي، فدرسنا اليوم يكون حول زواج النبي صلى الله عليه وسلم بخديجة بنت خويلد رضي الله تعالى عنها. يزارو تمرتهجن يمهنو نبياتنا عليه الصلاة والسلام خديجة بنت خويلد اندت انداغبو يمي مركتوني هنا المالكنا. نبياتنا عليه الصلاة والسلام حياة مستمت يمولا تشوغزي خديجة بزانوكت ياربامت وينم اربامت دميلاي يدرسش نبارتشنا. نبياتنا عليه الصلاة والسلام كذا بفيت ودشام لنقد وطو نبارة يسوان جنزب يزو مالتنا وترفيق كل مسرات يسوان جنزب يزو ودشام وطو نبار ከሷ ባሪያ ጋር መይሰራ ከሚባለው ጋር ማለት ነው። መይሰራ የተባለውን ባሪያዋን እሷ ስለ ነቢዩ ዓለይሂ ሰላቱ ወሰላም ባህሪ እና እንደዚሁም ደግሞ ስለ እሳቸው ስነ ምግባር እንዲያጠናላት ትእዛዝ ሰጠው ነበረ። መይሰራ ከሳቸው ባህሪ በጣም አቅሉን የማረከውን ሁኔታ አየ። ነቢዩ ዓለይሂ ሰላቱ ወሰላም ምን አይነት ታማኝ እንደሆኑ፣ ምን አይነት እውነተኛ እንደሆኑ፣ ምን አይነት ጸባያቸው ምቹ እንደሆነ አጠና ማለት ነው። ከዛም መይሰራ ወደ አለቃው ወደ ኸዲጃ ዘንድ የተመለሰ ጊዜ ስለ ነቢዩ ዓለይሂ ሰላቱ ወሰላም ባህሪ እንደታየኸው በማለት ስትጠይቀው እሱም ከነቢያችን ዓለይሂ ሰላቱ ወሰላም ያየውን ልቡን የማረከውን ጥሩ ጸባይ ነገራት ማለት ነው። ከዛም እሳቸውን ማግባት ልቧ ከጀለ፣ ቀልቧ ተዘነበለ፣ ሌት ቀን ስለ እሳቸው ማሰብ ጀመረች ማለት ነው። ከዛም ነቢዩ ዓለይሂ ሰላቱ ወሰላም እንዴት አድርገው እሷን መጠየቅ እንዳለባቸው መንገዶችን ሁሉ ታመቻችላቸው ጀመር። ከዛም ከሴት ልጅ የሚጠበቅ የነበረውን ሀፍረት ወደ ጎን በመተው እንዲጠይቋትና እንዳገቧት ስትጋብዛቸው ነቢያችን ዓለይሂ ሰላቱ ወሰላም ስርዓቱን በጠበቀ መልኩ በአጎቶቻቸው አማካኝነት የእሷ ቤተሰቦች እንዲጠየቁ በማድረግ ነቢያችን ዓለይሂ ሰላቱ ወሰላም አገቧት ማለት ነው። ፈተዘወጀሃ ነቢያችን ዓለይሂ ሰላቱ ወሰላም አገቧት። ወረዘቀሁ ላሁ ሚንሃ አውላደሁ ኩለሁም ከእሷም ልጆቻቸውን ሁሉ አላህ ለገሳቸው። ኢላ ኢብራሂም من مارية القبطية إبراهيم يميبالو لجاتشو بجاسي كر السو كماريا قبصاوي كهونة جو ماريا نو يتولدو مالتو للوچو اللجوچ باتكالاي كسوانو الله سبحانه وتعالى يستاتشو آرات تسيت لجوچين انا هولت واندرجوچين كسوا الله سبحانه وتعالى ሰጣቸዋል ማለት ነው። የነብዩ አለይሂ ሰላቱ ወሰላም ልጆች 7 ናቸው። ሁለት ወንድ አራት ሴት ከኸዲጃ የወለዱ ሲሆኑ አንዱን ወንድ ልጅ ደግሞ ከማርያ በመውለድ 7 ልጆችን ወልደው ነበር ረሱላህ አለይሂ ሰላቱ ወሰላም። ወማተት ኸዲጃ ረዲየላሁ ዐንሃ ቀብለ ለሂጅረቲ ቢ3 ሲኒን ነቢያችን ዓለይሂ ሰላቱ ወሰላም ወደ መዲና ከመሰደዳቸው ከ3 ዓመት በፊት ከዚህ ዓለም በሞት ተለይታለች። ነቢያችን ዓለይሂ ሰላቱ ወሰላም ከእሷ ጋር 25 ዓመት ቆይተዋል ማለት ነው። በ25 ዓመታቸው አገቡ። እሷ ጋር 25 ዓመት ቆዩ። 50 ዓመት ሆናቸው ማለት ነው በድምሩ። ከዛም 3 ዓመት ቆይተው በ53 ዓመታቸው ተወልደው ባደጉባት አገራቸው ላይ ጥላቶች አላስኖራቸው ብለው በ53 ዓመታቸው ከመካ ወደ መዲና ለመሰደድ በቁ ማለት ነው። ረሱሉ ዐለይሂ ሰላቱ ወሰላም لم يتزوج غيرها حتى ماتت وهي في الخامسة والستين من عمرها السوا سلسا أمست آمت إدمي لأي هنا نو كزا عالم بموت تليجو إزا درس نبي عليه الصلاة والسلام كسوا وجل إلى ما ننما لا قبو منبر وكان عمر النبي صلى الله عليه وسلم حوالي 50 عاما ثم تزوج النبي صلى الله عليه وسلم بعدها بعدة نسوة لحكم كثيرة ومقاصد جليلة السوا كموت وإنم بموت كساتشو كتليش بهالا بزو سيتوچن أقبتوها للرسول عليه الصلاة والسلام لبزو تبابوچنا عندزهم كباد كباد لهونو تاسابي قداي وچ سيلو بزو سيتوچن أقبتوها. وهذا يكذب ما ادعاه بعض المستشرقين وغيرهم من أهل العناد والتكذيب من أن النبي صلى الله عليه وسلم كان رجلا شهوانيا يبحث عن المتعة. يه يا نبي عليه الصلاة والسلام تكبر كامسا سوست آمت بهالا ويلم دمو كامسا آمت بهالا بزوس يتوچن ماك باتاتشو لتلايو تبابوچ لمهونونا ለስሜት ላለመሆኑ በግልጽ የሚታይ ጉዳይ ነው ማለት ነው። አንዳንድ ሙስተሽሪቆች በምስራቃውያን ጉዳይ ጣልቃ እየገቡ ካፊሮች ሆነው ስለ ነቢዩ ዓለይሂ ሰላቱ ወሰላም ስነ መግባር ሸህዋኒ ነው፣ ስሜታዊ ነው፣ ለስሜት ብሎ እንደዚህ ብዙ ሴቶችን ያገባ ነበር ምናምን ሲሰኛ ነው እያሉ የሚሉ ሰዎችን ያስተባብላል ማለት ነው። ይሄን እንትናቸው በምን ያስተባብላል? ነብዩ አለይሂ ሰላቱ ወሰለም ስሜታዊ በሆኑና ለስሜት ብለው ሴቶችን የሚያገቡ በሆኑ ኑሮ ከ25 ጀምረው እስከ 50 ዓመት ባለው እድሜ ነበር ሊፈጽሙት የሚችሉት። እዛ ድረስ ምንም ነገር ሳይፈጽሙ ከአምሳ ዓመት በኋላ እንደገና የተለያዩ ሴቶችን ማግባታቸው ለሌላ ጥበብ፣ እኛ የማናውቀው ለሆነ ጥበብ ወይንም ደግሞ ብዙውን ብናውቀውም ሌሎች የተወሰኑትን ደግሞ የማናውቃቸው ለሆኑ ጥበቦች ነበር ነቢዩ ዓለይሂ ሰላቱ ወሰላም ሴቶቹን ያገቡ የነበረው እንጂ ለስሜትና ነፍስያን ለማስደሰት ብለው እንዳልሆነ በግልጽ ይታወቃል ማለት ነው። ሸህዋኒ ነው ስሜታዊ ነው እያሉ የሚሉትንም ሰዎች ወሸታምነታቸውን ያጋልጻል ማለት ነው የነቢያችን ዓለይሂ ሰላቱ ወሰላም ተግባር። ኢዝ ከይፈ የኩኑ ከዛሊክ፣ እንዴት ስሜታዊ ሊሆኑ ይችላሉ? ወቀድ መከተ መዓ እምረአቲን ዋሒዳ ተክቡሩሁ ቢኸምሰ ዓሽረተ ሰነ 15 ዓመት የምትበልጣቸውን ሴት አግብተው እንዴት ይቆዩ ነበር ነብዩ አለይሂ ሰላቱ ወሰለም ሸህዋኒ በሆኑ ኑሮ፣ ለስሜት ብለው ሴቶችን የሚያገቡ በሆኑ ኑሮ? እሳቸው የ25 ዓመት ሆነው እሷ የ40 ዓመት ሆና እንዴት እሷ ጋር ይሄን ያህል ዓመት ይቆዩ ነበር? የስሜት ሰው በሆኑና ለስሜት ብለው የሚኖሩ በሆኑ ኖሮ ማለት ነው። ከእሷ ውጭ ማንንም አላገቡም ነበር እሷ እስከ ሞተች ድረስ። የእሳቸው የወጣትነት እድሜ ሙልጭ ብሎ እስከሚያልፋቸው ድረስ ማለት ነው። አንድ ሰው ስሜቱ በጣም የተሟላ ሆኖ ወደ ሰው የሚገፋፋው ከአስራ አምስት ዓመት ጀምሮ ቢያንስ እስከ 50 ዓመት ድረስ ነው። እስከዛ ድረስ ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ጭራሹኑ ከእሷ ውጭ አላገቡም ነበር። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ሴሰኛ ላለመሆናቸው ይሄ ግልጽ የሆነ መረጃ ነው ማለት ነው። ፈሀል ካነት ሸህወቱ ኻሚደተን ጥዋለ ሃዛ ልዑምሪ አልመዲድ ثم ظهرت فجأة بعد أن وصل النبي صلى الله عليه وسلم إلى الخمسين من عمره نوس نبي عليه الصلاة والسلام كها مست اسكام سامت اسكام مهنا جو منم سميتا جو يكس منبر سميت الله جو منبر كام سامت بحالا اندقنا دنگت بلق بلو سميت هو يهونو كذا بحالا بيا يوتني اقو جمر بلان مالات انشنا لن اي اتشارم جراشونا لبالي ما يقباونا قرنو مالا هذا القول لا يتفوه به عاقب يندقمو كم سامت بحالة سميتا ويهونو مالتن أقلن يهون سولي ناقروا عيشن وقد سخر من هذا القول كثير من علماء ومفكر الغرب أنفسهم كم أرابا ويان مهرانوش اندزهم بزو مفكر አስተንታኝ የሚባሉ ሰዎች በጣም ተሳልቀውበታል። እንዴት ሸህዋኒ ሊሆን ይችላል? ስሜታዊ እንዴት ሊሆን ይችላል? ከአምሳ ዓመት በኋላ ይሄ ስሜታዊ ሆኖ ነው እያሉ የሚሉ ሰዎች ራሳቸው አእምሯቸውን ሊያሰሩ ይገባቸዋል በሚል ስሜታዊ ነው እያሉ ያሉትን ሰዎች በጣም ቀልደውባቸዋል፣ ራሱ አላግጠውባቸዋል ማለት ነው። أوروبيان سايكرو قالت الباحثة الإيطالية الدكتورة لوران فيشيا فاغليري يتبارك شوسيتي يوم برالي إن محمدا طوال سنوات الشباب محمد بوطات النتدميو يسميت تفطرو من لابس سولج من لابس بتبوهن وقزيه أقوى ما تكون وعلى الرغم من أنه عاش في مجتمع كمجتمع العرب يسأل الشهوة أمي برطة به نبت إدميو عرباويا هزبو تشست كما نراتشو قا قبل الإسلام كأسلمنا بفيت حيث كان الزواج كمؤسسة اجتماعية مفقودة أو يكاد وحيث كان تعدد الزوجات هو القاعدة انجليش بطام عربوش سميتاوي بميهون بات وقتنا بزو ماقبات مدقمو اندما سرت تدرقو بميتاي بات وقت نبيو عليه السلام وين محمد عند سيت بيتشان بر اقبطو يوكو يوو اندقنا ماقبات دقمو قريهون بات جزيان بره እንደዛ በሆነበት ወቅት እያገቡ እየፈቱ ብዙ ሴቶችን መቀያየር በሚችሉበት ወቅትና ብዙ ሴቶችንም በአንድ ጊዜ አግብቶ መቀመጥ በሚችሉበት ወቅት መሐመድ አንድ ሴት ብቻ ነበር ያዘው። እንደገና የሃይማኖት ሰው ከሆነ በኋላ ብሎም ከ50 ዓመት እድሜ በላይ ከቆየ በኋላ ብዙ ሴቶችን ማግባቱ ለስሜት ነው ብሎ ማለት ከአቅል የራቀ ነው ብላ ነበር የገለጸችው ማለት ነው። ካፊራ የሆነች ዶክተር የኢጣሊያ ዜጋ የሆነችው ማለት ነው። እና እንደገና ደግሞ አብራዋት የቆዩት ሴት ሳቸውን በ15 ዓመት የምትበልጣቸው ወይንም እሳቸው እሷን በሚያገቡባት ወቅት የአርባ ዓመት የሆነችን ሴት አግብቶ ከእሷ ጋር ወደ 25 ዓመት አይቆይም ነበረ ለስሜት በሆነ ኑሮ። ብዙ ሴቶችን እሷን እንደያዘ ራሱ ማግባት ይችል ነበር። ወላም የተዘወጅ መረተን ثانيةን ወአክثر من مره الا بعد ان توفيت خديجه ነብዩ አለይሂ ሰላቱ ወሰለም ኸዲጃ ከመተሽ በኋላ እንጂ እሷስ ካለች ድረስ ሁለተኛ አላገቡባትም። እንደገናም ደግሞ ከአምሳ ዓመት በኋላ እንጂ ብዙ ሴቶችንም አላገቡም። ለቀድ ካነ ሊኩሊ ዘዋጅ ሚን ዘውጃቲሂ ዘውጃቲሂ ሃዚሂ ሰበቡን ኢጅቲማዒዩን አው ሲያሲይ። ነቢዩ ዓለይሂ ሰላቱ ወሰላም ከእሷ በኋላ ብዙ ሴቶችን ሲያገቡ ማህበራዊ የሆነ ምክንያት ወይንም ፖለቲካዊ የሆነ ምክንያት አላቸው ነበር። ለዛ እንጂ ለስሜታዊነት አልነበረም ብዙ ሴቶችን ያገቡ የነበረው ማለት ነው። ዛሊከ ቢአነሁ ቀሶደ ሚን ኺላል ኒስወቲ ላቲ ተዘወጀሁነ ኢላ ተክሪሚ ኒስወቲ አልሙተሲፋት ቢተቅዋ አው ኢላ ኢንሻኢ ዓላቃቲ ነሰብን ማዓ ባዕድ አልዓሻኢሪ ወልቀባኢል አልኡኽራ እብትጋአ ሸቅ ጠሪቅን ጀዲድን ሊንትሻር ልእስላም። ኢስላም እየተስፋፋ እንዲሄድ አዲስ መንገድ ለመክፈት ነቢዩ ዓለይሂ ሰላቱ ወሰላም ከተለያዩ ጎሳዎች ጋር እንትን ለመገናኘት እንደዚሁም ደግሞ ሴቶች እገሌ አቅለኛ ናት ሲባል በድን የታነጸች እንድትሆን አቅለኛነቷ እምነት አልባ እንዳይሆን ያንን የመሳሰሉ ነገሮችን አልመው ነበር ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም የተለያዩ ሴቶችን ያገቡ የነበረው። ኢንሻአላህ ቶችና ወንድሞች ሰዓታችን ስላለቀ የዛሬውን ትምህርት እዚህ ላይ እናቆመውና በዚሁ ላይ በሌላ ወቅት እንቀጥላለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።